الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أدماج أوتشاتشين، السلام عليكم ورحمة الله وبركاته. ላለፉት ሁለት ሳምንታት የየውም ቂያማን ተናንሾቹን ምልክቶች ስናይቆይተን በዛሬው ፕሮግራም ላይ ደግሞ እነዚህን የየውም ቂያማ ተናንሽ ምልክቶች የምናጠቃልልበት ክፍል ይሆናል ማለት ነው። ከነዚህም ከተቀሩት የቂያማ ተናንሾቹ ምልክቶች ዛሬ ምን ጀምረው ሰይድና ዑመር ኢብኑ ኸጣብ በዘገቡት ሐዲስ ላይ ሲሆን قال صلى بنا رسول الله صلى الله عليه وسلم الفجر رسول صلى الله عليه وسلم يفجر صلاة السجدن النالو وصعد المنبر فخطبنا حتى حضرت الظهر منبر لا وتو يا ظهر صلاة اسكي غبا درس خطبه درقول النالو انجدي كفجر صلاة جمرو እስከ ዙህር ድረስ ኹጥባ ሲያደርጉ ነበር። فنزل فصلى ثم صعد المنبر فخطبنا حتى حضرت العصر ከሚንበር ላይ ወርደው የዙህርን ሰላት ካሰገዱን በኋላ አሁንም ወደ ሚንበሩ ላይ ወጥተው የዐስር ሰላት እስኪደርስ ድረስ ኹጥባ አደረጉልን አሉ። ثم نزل فصلى ثم صعد المنبر فخطبنا حتى غربت الشمس كمنبرهم وردوا يا عصر صلاه كسجدوا بهالا اندغنا ود منبر وتو صحاي اسكت غبا درس خطبه ادرقوالو يهم مالت انجدي كفجر صلاه جمرو اسك مغرب درس منبر لا وتو خطبه يادرقو نبر للصلاه بتشا نبر ميوردوت فأخبرنا بما كان وبما هو كائن سل درسونا جنا سلم درسوت نغروج بمولو نغرونالو فأعلمنا أحفظنا أخرجه المسلم نبياتنا عليه الصلاة والسلام يتناغروتن بمولو يحفظوت أواكي وچاچنا چوالو ተመልከቱን ግዲህ ረሱል ሰለላሁ ዐለይሂ ወሰለም የዳሩል አኺራን ትምርት አስፈላጊነት ለማሳየት ከፈጅር ሰላት ጀምረው ምሽት ፀሐይ እስክትጠልቅ ድረስ ኹጥባ አድርገው ነበር። በዚህ ጉዳይ ላይ ይህንንም ያደረጉበት ምክንያት የቂያማን ትንሹንም ትልቁንም ምልክቶች አውቀን ሌሎች ሰዎች ቂያማ ከሶስት አመታት በኋላ ነው ወይም ደግሞ ከአመት በኋላ ነው ያሉ ሲዘላብዱ ጆሮዎቻችንን እንዳንሰጣቸው ነው። በሌላ ሐዲስ ላይ ደግሞ فقال ابو موسى قال النبي صلى الله عليه وسلم ان بين يدي الساعه ساعتي توا كممጣቷ በፊት ልዩ ቀናቶች ይመጣሉ አሉ። ايام يرفع فيها العلم علم ከኡማው ላይ የሚነሳበት ቀን ወይንዘሉ فيها الجهل جهل ወይም ማህይምነት የሚሰፍንበት ቀን ይመጣል አሉ። ወይክثروا فيها الحرج والحرج القتل حرج ከልክ ያለፈ ይበዛል አሉ። حرج ማለት ግድያ ወይም ነፍስ ማጥፋት ይበዛል አሉ። ዛሬ እንግዲህ በአለማችን ላይ ምን ያህል ነፍስ እየጠፋ እንደሆነ ሁላችንም እናውቀዋለን። እንዲያውም ረሱል ሰለላሁ ዐለይሂ ወሰለም አሁንም እኛ ያለንበትን ሐል ሲነግሩን አን አቢ ሁረይራ ቃለ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲህ ነፍሴ እጁ በሆነው እምላለሁ አሉ። ለያእቲየነ ዐለ ናስ ዘማኑ ላ የድሪ ልቃትል ፊ አይ ሸይእን ቀተል ገዳይ ለምን እንደገደለ የማያውቅበት ዘመን ይመጣል አሉ። ወላ የድሪ ልመቅቱል አላ አይ ሸይእን ቁትል ተገዳይ ለምን እንደተገደለ አያውቅም አሉ። ዛሬ እንግዲህ ሁላችሁም እንደምታውቁት በሙስሊሙና በአረቡ ምድር ላይ እንዲሁም በአፍሪካው ላይ የሚገደሉት ሰዎች ለምን እንደተገደሉ አያውቁም፣ የገደሉትም ለምን እንደገደሉ አያውቁም ማለት ነው። አሁንም ሌላ ከቂያማ ተናንሹ ምልክቶች ውስጥ አንዱ عن أبي هريرة عن رسول الله صلى الله عليه وسلم قال لا تقوم الساعة حتى تتقاتل فئتان عظيمتان ساعتي توعات قوم مالو هلت تالالاك بدنو سايق قادلو ولماو تيهنن حديث فسرو لن النزي هلت تالالاك بدنو በሰይድና አልይና በሙአዊያ መሐከል የተደረገው ታላቅ ጦርነት ወይም ደግሞ ሌላው ጦርነት ማዕረከተል ጀመል ተብሎ የሚታወቀው በሰሃባዎችና ታቢኦኖች መሐከል የተደረገ ጦርነት ነው ይባላል። የኩኑ በይነሁማ መቅተለቱን አዚማ በመሐላቸው ብዛትና ወደር የሌለው ግድያ ይፈጸማል አሉ። አሁንም ዑለማዎች ይህንን ግጭት አስመልክተው ሲናገሩ በዚህ ጦርነት ላይ ወደ 70000 ሰው ተገለዋል ብለዋል። دعوتهما واحد ሁለቱም ቡድን የሚያመልኩት አንድ አላህ ነው አንድ ነብይ ነው የሚከተሉት እና በዚህ አይነት ሁኔታ አንድ አላህን እየጠሩ አንድ ነብይን እየተከተሉ በእንደዚህ አይነት ግጭት ተሳትፈዋል ማለት ነው። حديثهم سيقتل وحتى يبعث دجالون كذابون دجالوچ مالتم اساساتوچنا وشتاموچ يلاكالو علو قريبا من 30 كلهم يزعم انه رسول الله قطراچوم ود 30 سيدرسو كلهم كالله يتلاكني نبياتوشنن ايالو يواشالو انزيهم عندنا ሙሰይለም አልከዛብ ተብለው የሚታወቁት ናቸው። ይህም ሐዲስ ሲቀጥል እንግዲህ وحتى يكثر فيكم المال ገንዘብ በስቶባችሁ ይትረፈረፋል አሉ። فيفيض حتى يهم الرب المال من يقبل صدقته ገንዘብ ከመትረፍረፉም በላይ የገንዘብ ባለቤት ሰደቃ የሚቀበለውን ሰው አቶ ሐሳብ ውስጥ ይገባል አሉ። ከዚያም ለድሃም በሚሰጥበት ጊዜ ድሃውም የሚበቃውን በማግኘቱ ገንዘብ አያስፈልገኝም ብሎ ይመልሰዋል አሉ። ይህም ሁኔታ በሰይድና ዑመር ኢብኑ አብዱል አዚዝ ዘመን የተከሰተ ሲሆን ህግና ብልጽግና ከመስፈኑ የተነሳ በጀዚረት አልዓረብ ወይም በአረብ ደሴት ላይ ሰደቃ የሚቀበል ሰው አጥተው ድሃ ሰው ፍለጋ ይሳፈሩ ነበር ተብሏል። ሌላው ሐዲስ ደግሞ لا تقوم الساعة حتى يتقاتل اليهود مع امتي ساعتي تقوم مالو يهودوች ከኡመቴ ጋር ሳይዋጉ فيختبئ اليهودي وراء الحجر والشجر يهوديو ደግሞ ከድንጋይና ከዛፍ ኋላ ይደበቃል አሉ። فيقول الحجر والشجر يا مسلم ድንጋዩና ዛፉ አፍ አውጥቶ በመናገር يا مسلم በማለት ይጣራል። ان يهوديا وراء مختبئ تعال فقتله يهوديو ከኋላ የተደብቋልና ናና ገደለው ብሎ አፍ አውጥቶ ይናገራል አሉ። إلا شجر الغرقد فإنه من شجر اليهود غرقد يميبالو زاف بستكر هلوم زافنا دنگاي يهوديون كنيوهالانو بلو يقال لطوالالو غرقد يميبالو زاف جن يهود نوالو أهون يهودوش بزي حديث بمامن زاري عبزانيون زاف سيات أفو غرقد يميبالو زاف ببزاتي يتكلوت نو يبالال የሚከተለው የቂያማ ቀን ትንሹ ምልክት لا تقوم الساعة حتى يتقاتل الناس على المال والدنيا لا على الدين ساعتي تقوم مالو ሰዎች በዲን ላይ ሳይሆን በገንዘብና በዱንያ ላይ ሳይዋጉ አሉ። በሌላ ሐዲስ ላይ ደግሞ فإن وراءكم أيام الصبر ይህ እንግዲህ እኛን የሚመለከት ነው ማለት ነው። ታላቅ ሰብር ያለበት ቀን ይመጣል አሉ ለሶሓባዎቹ ነው የሚሉት። አልቃቢዱ ዓላ ዲኒህ ፊሃ ከልቃቢዱ ዓላ ልጀምር፣ ዲኑን አጥብቆ የያዘ ፍም የሆነ ከሰል በእጁ ጨብጦ እንደያዘ ያህል ነው ያንን ዘመን አሉ። ወአጅሩ ልዋሂዱ ምንሁም ከኸምሲነ ሚንኩም፣ የነዚህ የአኽረት ዘመን ሰዎች እንደዚህ በዲናቸው ላይ ሰብር የሚያደርጉ ሰዎች አጅራቸው ከእናንተ ከሀምሳዎቹ ይበልጣል አሉ። ሰሓባዎቹም ተገርመው ማመን አቅቷቸው ቃሉ በል ሚንሁም ያ ረሱለላህ፣ ይልቅ የእኛ አጅር ይበልጣል እንጂ ያ ረሱለላህ በማለት ጠየቁ። ረሱል ሰለላሁ አለይሂ ወሰለምም ሲመልሱላቸው በል ሚንኩም ከእናንተ ነው የሚበልጠው፣ የነርሱ አንዳቸው አጅሩ አንዱ አጅር በእናንተ ሀምሳ አጅር ነው አላቸው። የነሱ አጅር ይበልጣል አሉ። ምክንያቱንም ሲናገሩ ኢነኩም ተጅዱነ አለል ኸይሪ አዕዋነን ወሁም ላ የጅዱን። የዚህም ምክንያት አሉ እናንተ ኸይር ስራ ላይ አጋዥ ስታገኙ እነርሱ ግን አጋዥ አያገኙም አሉ። ሌላው የቅያማ ትንሹ ምልክት ለን ተቁም ሳዓ ሐታ ላ የስተሚዕ ኢላ ዓሊም፣ ሰዓቲቷ አትቆምም አሉ ዓሊም ሲናገር ደርስ ሲሰጥ የሚሰማው እስኪጠፋ ድረስ። ይህ እንግዲህ እኔ ራሴ በአይኔ ያየሁት ነው። አንድ ቀን መግሪብ ከተሰገደ በኋላ ኢሻ ሊደርስ 20 ደቂቃ ሲቀረው ወደ አንድ ቀረብ ያለ መስጂድ ስገባ ደጃፉና ውጪ ብዙ ሰዎች ቆመው እያወሩ እየሳቁ የግላቸውን ወሬ እያወሩ፣ ሌሎች ደግሞ ሞባይላቸውን እየተጠቀሙ ግቢውን ሞልተው አየሁኝ። እነሱንም አልፌ መስጂድ ስገባ በማይክራፎን ደርስ ሲሰጥ ሰማሁ። መስጊድም ገብቼ ረካአቴን ልሰግድ ስል በጣም ተገረምኩ። በእውነት መስጂዱ ውስጥ ወደ 5 ሰው 6 ሰው ነው ያለው፣ ውጭ ያለው ሰው ከ50 ሰው ይበልጣል። ረሱል ሰለላሁ አለይሂ ወሰለምም ቀጥለው ሲናገሩ ወላ ዩስተሕያ ሚነል ሓሊም፣ ሓሊም የሆነ ጨዋ አዋቂ የሆነ ሰው ሳይከበር ሲቀር አሉ። ሰዎች እንደዚህ አይነት ሰው ፊት ለፊት ለሚያደርጉትና ለሚሉት ሳያፍሩ ሲቀሩ አሉ። ይህ እንግዲህ የቅያማ ምልክት ነው። ወአን የኩነ ሰላሙ ልልማዕሪፋ፣ ሙስሊም ሰላም የሚባባለው የሚተዋወቀውን ሰው ብቻ ነው፣ ምክንያቱም አያውቀውም። ለዚህ ነው እንደዚህ አይነት ልምድ መቅረት አለበት ማለት ነው። ሙስሊምን አወቅ ነው አላወቅንም፣ ሴቶች ሙስሊሞች ሙስሊም እህቶቻቸውንም አወቋቸው አላወቃቸው አሰላሙ አለይኩም ማለት አለባቸው። አሰላሙ አለይኩም ሳይባባሉ መተላለፍ የለባቸው ማለት ነው። ወሐታ የተዳፈአ الناس الإمامة فلا يجدون من يصلي بهم للصلاة اقامه ብሎ አሰግድ እየተባባሉ ሲገባበዙ እኔ አልፈልግም በማለት ሁሉም እንቢ ሲልና የሚያሰግዳቸው ሰው ያጣሉ አሉ። ይህም እንግዲህ የቂያማ ቀን ምልክት ነው። አሁንም ሌላ የቂያማ ቀን ትንሹ ምልክት ወሐታ ينزلوا بأبواب المساجد رجال كأشباح الرجال، ሰዓቲቷ አትቆምም አሉ። በመስጂድ በሮች ላይ ወንዶችን የሚመስሉ ወንዶች ይቆማሉ አሉ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እነዚህ መስጂድ በር ላይ የቆሙትን ሰዎች እንደ ወንድ ያልቆጠሯቸው በምን ምክንያት ነው? ቀጥለው ይስሙት እንግዲህ ለሁም ኒሳኡን ካሲያት ዓሪያት፣ እነዚህ ወንዶች ቤቶቻቸው ውስጥ ሴቶች አላቸው። እነዚህ ሴቶች ምንድን ናቸው? ኒሳኡን ካሲያት ዓሪያት፣ ሴቶቹ የለበሱ ይመስላሉ እንጂ ራቁታቸውን ናቸው አሉ። ማኢላት፣ ሲሄዱ የሚወዛወዙ ሙሚላት፣ ወንዶችን አትራክት የሚያደርጉ ከአነጋገራቸውና ከአለባበሳቸው ከአካሄዳቸው። ሽዑረሁነ ከአስናም ልቦክት፣ ጸጉራቸው እንደ ግመል ሻኛ የቆመ ነው አሉ። ላ የድኹሉነ ልጀና፣ እነዚህም ሴቶች ጀነት የሚገቡ አይደሉም ማሉ ረሱል ሰለላሁ ዐለይሂ ወሰለም። ለነዚህ ሴቶች ጀነት ሐራም ነች ማለታቸው ነው። ወላ የጅዱነ ሪሃሃ ጀነት መግባት ይቅርና ሽታዋን ማያገኙአትም አሉ። ወኢነ ሪሃሃ ለቱጀዱ ሚን መሲረቲን ከዛ ወከዛ ጀነት የሚገኘው እነርሱ ካሉበት ከዚህ ከዚያ ርቀት ነው አሉ። ኢዛ ረአይቱሙሁነ ፈልዓኑሁነ ፈኢነሁነ መልዑናት እነዚህ አይነት ሴቶች ካገኛችኋቸው እርግማን አውርዱባቸው አሉ። እነርሱም የተረገሙ ናቸው አሉ። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እዚህ ላይ የወቀሱት ሴቶቹን ብቻ ሳይሆን ወንዶቹን፣ በቤቱ ሚስቱ ወይንም ልጁ ወይንም እህቱ በእንደዚህ አይነት ሁኔታ የተገለጸችው ሴት እቤቱ ካለች ረሱል ሰለላሁ ዐለይሂ ወሰለም እንደ ወንድ አልቆጠሩትም ማለት ነው። ሌላው ሐዲስ ላይ ወሐታ የተባህ ናሱ ቢልመሳጅድ ሰዎች በሰሩት መስጅድ ሲኩራሩ የኔ መስጅድ ይበልጣል የኔ መስጅድ ይበልጣል እያሉ ሲፎካከሩ ማለት ነው። ይህም እንግዲህ በደንብ እየታየ ነው፣ በየቦታው እየታየ ነው። መስጅዳችንን ስንሰራ እንግዲህ ለአላህ መሆን አለበት፣ እኽላስ መኖር አለበት። መስጅዳችንን ማጌጥና ማሸብረቅ የለብንም። ረሱል ሰለላሁ ዐለይሂ ወሰለም መስጅዶቻችንን ከማሸብረቅ አስጠንቅቀውናል። ስለዚህ መስጅዶቻችን የአላህ ቤት እስከሆኑ ድረስ መከበር አለባቸው፣ እንደ ቤተ መንግስት መሆን የለባቸውም ማለት ነው። እኽዋኒ ወአኸዋቲ የየውመል ቂያማ ትናንሹ ምልክቶች በከፊሉ እነዚህን ይመስላሉ። ኢንሻአላህ በሚቀጥለው ሳምንት የየውመል ቂያማ ትላልቁ ምልክቶች እነርሱም የተወሰኑ ናቸው። ኢንሻአላህ የአላህ ፍቃድ ከሆነ በሚቀጥለው ሳምንት የየውመል ቂያማን ትላልቁ ምልክቶች እንመለከታለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.